ረኔ አላቆም መስከና ያፈና ህግ ሳይ ባይ ሳይ ሸለቆ ቢሞላ ባይ ሞላ ረኔ አላቆም መነሳ ረኔ አላቆም መነሳ የሱስማ ወድስበት የተደረገልኝ በቂናዋን ቻለው ይወድ ስለዚህ ሁሉ ግዜ አላቆመ ደመት ያልተደረገልኝ አይዘኝ ምንን ቢሞላ ደሞ ባይሞላ ቢሳካ ደሞ ባይሳካ አረኔ አላቆም መስገና አረኔ አላቆም መስገና ደፈና ብቻ ባይታይ ሸለቆ ቢሞላ ባይሞላ አረኔ አላቆም መንታ አረኔ አላቆም መንታ ላጥበመ ስዋቴን መንፈሴ ኮነክቷል ባንተ ትንሳኤ የማትቀየነ ሁሌ ምስጋናዬ ቢሞላ ደሞ ባይሞላ ቢሳካ ደሞ ባይሳካ አረኔ አላቆም መስገና አረኔ አላቆም መስገና ደፈና ብቻ ባይታይ ሸለቆ ቢሞላ ባይሞላ Mascara somebody I love you Mascara somebody I love you Mascara somebody I love you